بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، إخوتي وأخواتي، فسلام الله عليكم ورحمته وبركاته. إن شاء الله ذاري من مروا ثلاث وصايا نبوية عظيمة، سوست تلال لك نبياوي أدرا وچن إن مارا لن مالتنا، وينم ذاري من مروا سوست تلال لك يا نبي عليه الصلاة والسلام أدرا وچن يهوان المالتنا. لقد جمع الله جل وعلا لنبينا محمد صلى الله عليه وسلم بديع الكلم وجوامع الوصايا، وأكمل القول وأتمه وأحسنه، ومن كان ذا صلة وثيقة بالسنة وهدي خير العباد صلوات الله وسلامه عليه فاز في الدنيا وأخراه، فاز في دنياه وأخراه. الله سبحانه وتعالى لنبياتنا عليه الصلاة والسلام بتام أسقرامي أسدناكي أدادسي هونو قالات وچننا تقلل يالو أدرا وچن لنبياتنا عليه الصلاة والسلام سبسب والله جوال الله سبحانه وتعالى የተሟሉ የሆኑ ቃላቶችን የተስተካከሉ ያማሩ የሆኑ ቃላቶችን አላህ ሰብስቦላቸዋል። አስተማማኝ ግንኙነትና ተስስር ያለው ሰው በነብያችን አለይሂ ሰላቱ ወሰላም ሱናና እንደሁም ከሰው ሁሉ ምርጥና በላጭ በሆኑት በነብዩ አለይሂ ሰላቱ ወሰላም አማራር ተስስር ያለው ሰው በዱንያውም ሆነ በአኺራው እድለኛ ስኬታማ ሆነ ይባላል። አጭር የሆነች ወቅፋ ድካ የደረሰች ተግሳጽ ከነብያችን አለይሂ ሰላቱ ወሰላም የተነቀለችና የተያዘች ሆነች ቃላቶች ጋር የተወሰነች ቆይታ ይኖረናል። ያቺ ነብዩ አለይሂ ሰላቱ ወሰላም ድካ ያደረሰችው ምክራቸውና ተግሳጻቸው ጀሚዓተል ኸይረ ኩለሁ ወወፈተሁ መልካም ነገር ሁሉ ሰብስባ አጠቃላ አማልታ ይዘዋለች። إمام أحمد النا ابن ماجه بزقبوت للوچم من دزو بزقبوت حديث مسرد أبو أيوب الأنصاري رضي الله عنه استلالفو بلو أن رجلا جاء إلى النبي صلى الله عليه وسلم فقال عذني وأوجز عندي سو نبياتنا عليه الصلاة والسلام زند متو مكرن أتر رادر قلي بايهون آلاتشو فللاو رواية أستمرن አሳጥርልኝ አላቸው። ከዛም ነብዩ አለይሂ ሰላቱ ወሰለም ምን በማለት መለሱ? ወደ ሶላተህ በቆምክ ጊዜ የተሰናባች ስግደት ስገድ፣ ካሁን በኋላ መልሼችን ሶላት አላገኛትም የመጨረሻ ወላ ተተከለም ቢከላምን ተዕተዝሩ ምንሁ ገደን ነገ ምክንያት የምታቀርብበትና ይቅርታ የምትጠይቅበት የሆነ ንግግር አትናገር። واجمع الياس مما في يد الناس سوچ اج قال نجر تصفى قرط بسوچ اج بال نجر نفسيهن اتا تنطلطل سوچ حالوني اتبل اغل يهن يادرجلنيال اغل يهن يسطنيال اغل يهن يللنيال اتبل سوچ اج قال نجر بقى تصفى قرط قالوا معناتنا ሶስት ቃላቶች ናቸው። ስትሰግድ በቃ ካሁን በኋላ ላልደግማት እችላለሁ እቺን ሶላት ብለህ ከሶላቷ በኋላ ሞት እንደሚመጣብህ አይነት ሆነህ የመጨረሻ ጌታ ያገር ምገናኝባት ሶላት ብለህ ስገድ። ስትናገር ደግሞ የምትጸጸትበትና ምን ነው ይሄን ባላልኩ ኑሮ የምትበለህ የምትጸጸትበት ወይንም የምትነድምበትን ንግግር እንዳትናገር። የሰው እጅ ካለ ነገር ተስፋ ቆረጥ አሉት ማለት ነው። وقد جمع هذا الحديث العظيم ثلاثه وصايا عظيمه يهتالك حديث تالالك ثلاث تكساصوچننا نوزازيوچن اكاتو يزال ملكام النجر كله اتقال من فهمها وعمل بها هذا الخير كله في دنياه واخرى يترداونا يسرابت የዱንያንም የአኺራንም መልካም ነገር አሟልቶ ይዟል ማለት ነው። የመጀመሪያው አደራ የሶላት ጉዳይ ነው። በሷ ሙሉ አትኩረት እንዲኖረው አፈጻጸሙን እንዲያሳምር ማለት ነው። የሁለተኛው ምላሱን እንዲጠብቅና እንዲቆጣጠር ነው። የሶስተኛው ባለው እንዲብቃቃና ተአልቁ ተስስሩ 100% በአላህ Subhanahu Wa Ta'ala ተመመኑ በአላህ ብቻ እንዲሆን እገሌ ያለኝ ብሎ ሰዎች ላይ ክጃሎቱንና ተስፋውን ከሰዎች ጋር እንዳያደርግ ነው። የመጀመሪያው አንዛዜ ላይ ነብያችን አለይሂ ሰላቱ ወሰለም ተጣርተዋል ማለት ነው። መንቃመ ፊ ሶላቲሂ ሶላት ውስጥ የገባን ሰው አንዩ ሶሊ ሶላተ ሙወዲዒን የተሰናባችን ሰው ስግደት እንዲሰግዳት ማለት ነው። የተሰናባችን ሰው ስግደት እንዲሰግዳት ሲባሉ من المعلوم لدى الجميع ان المودع يستقصي في الاقوال والافعال ما لا يستقصي غيره ንግግርም ላይ ሆነ ስራ ላይ የሚናዘዝ ሰው የመጨረሻ ያለውን ንግግር ነው የሚናገረው። ይሄ ሰዎች ከሀገር ሊለቁ ሲሉ ሊወጡ ሲሉ ከቦታ ወደ ቦታ ሲረማመዱ ይፈጽሙታል። فمن ينتقل من بلد على امل العوده لممملس ياسب كان دي ሀገር ወደ ሌላ የሚሄድ ሰው ليس شأنه كشأن من ينتقل منه على امل عدم العوده اليه لا لممملس ይችላልለሁ ብሎ የሚወጣ ሰው እና ሊመለስ እየከጀለ የሚወጣ ሰው አንድ አይደለም ንዛዚያቸው ላይ ማለት ነው። فالمودع يستقصي ما لا يستقصي غيره ملش ያለ በጣም ብሎ የመጨረሻ ንዛዚውን የሚናገር ሰው በቃ አዳርሶ መናገር አለብኝ ያለውን ነገር ሁሉ ነው የሚናገረው። فاذا صلى العبد صلاته مستحضرا انها صلاته الاخره አንድ ሰው ሶላቱን በሰገዳት ጊዜ ይቺ ሶላቴ እኮ የመጨረሻ ናት የሚለውን ሐሳብ አስቦ ሌላዋን ሶላት ላልደርስባት እችላለሁኝ ወይንም የዛሬቱን ዙሁር ነገ ላላገኛት እችላለሁኝ ብሎ የሰገደ ሰው ጀደ ወጅተሐደ فيها በሷ ጥንክር ብርትት ያለ ሆኖ ይሰግዳታል። ያለ የለለ ሐሳቡንና አቅሙን አሟጦ ይፈጽማታል። በፈጻጸሙ ላይ ያሳምራል። አጥርቶና እንደዚሁም ደግሞ አጥንቶ ይፈጽማታል። ሩኩዓን፣ ሱጁዳን፣ ዋጅባታን፣ ተወዳጆቿን፣ ግዴታዎቿን ሁሉ ያሟላባታል። ስለዚህ ወዲያ ዘን በቂ አላ አብዱላህ አልሙእሚን አማኝ በሆነ በአላህ ባሪያ ላይ ይገባዋል አንይስተህድራ هذه الوصيه في كل صلاه يصليها ሚሰግዳት ሶላት ሁሉ ላይ ይችን አይነት ሐሳብ ደግም ይላል ሰግዳት ይችላል የሚለውን ሐሳብ ሊያካትት ይገባዋል ማለት ነው። يصلي صلاته صلاه مودع ሰግደቱን የተሰናባይ ሰግደት ሊያደርጋትና በሶላቱ መካከል ሊረዳ انها الصلاه الاخره وانه لن يصل الا يصلي بعدها فاذا استشعر ذلك دعاه هذا الاستشعار الى حسن الاداء وتمام الاتقان يمጨረሻ አይናት ካለ ደግም ያላገኛትም ካለ ይችን የሚሰግዳትን ወደ ማሳመር እንደዚሁም ካላህ ጋር በስግደት በዒባዳ መገናኘው በዚህቹ ብቻ ነው ካለ አላህ Subhanahu Wa Ta'ala የመጨረሻ ተማጽኖ ይማጸናዋል የመጨረሻ ክጃሎቱን አላህ ላይ ያደረጋል የመጨረሻ ፍላጎቱንና አላህ ያዝንልኛል የሚለውን ነገር ሁሉ እዚች ሶላቱ ላይ ያደርጋል ሶላቱ ላይ ወይንም ሶላቱን ያሳመረ ሰው ይህ ማሳመሩ ወደ መልካም ነገር ሁሉ ወደ ተላላቅ ነገር ሁሉ ይጠራዋል ማለት ነው ከመጥፎ ነገር ሁሉ እና ከቆሻሻ ተግባራት ሁሉ ያርቃል ቀልቡ በኢማን የተሞላ ይሆናል وذاق بذلك طعم الايمان اندهرقو بمسجدو يايمانن طعمنا وحلاوته طفطناوان يكمسال وكانت صلاته قرة عين له سجدته يعينو معرفيا يلبو مركا يسونتو معرفيا يهونلتال كچرتا موجهجا يهونلتال دستان بسلاته ياغنيال معناتن سلازي صلاتن اندزو يتسراباي صلات አርጎ ወይንም ደግሞ ካሁን በኋላ አላህ ሰግዳት ይችላልው የሚልን ሰው አይነት አድርጎ ሊሰግዳት ይገባዋል ማለት ነው። ሶላታችንን ስንሰግድ አይናችን አንድ ቦታ ልባችን አንድ ቦታ አካላችን ደግሞ መስገጃችን ላይ ሆነን ዝም ብለን በቃ አሻንጉሊት እንደምንቀሳቀሰው አይነት መሆን የለብንም። ሩሃችን ልባችን ውስጥ ሆና አሁን አላህ ፍትነ የቆምኩት አሁን በቃ አላህን እየተማጸንኩ ነው አላህን ከሳጠብቀኝ ይያልኩ ነው አላህ ጀነትን አስገባኝ ይያልኩ ነው አሁን አላህ Subhanahu Wa Ta'ala እንዲወደኝ እየተማጸንኩት ነው አላህን እንዳየው እየተማጸንኩ ነው አላህ Subhanahu Wa Ta'ala በጀነት ከነብዩ አለይሂ ሰላቱ ወሰለም ጋር ጎረቤት እንዳደርገኝ እየተማጸንኩት ነው ይያል የምንለውን ነገርና የምንሰራውን ነገር ልብ ይያል ከልባችን ሆነን ልንሰግድ ይገባናል ማለት ነው። የሁለተኛው ንዛዜ ወሲየቱን በحفظ اللسان وان اللسان اخطر ما يكون على الانسان ምላስን በመጠበቅ በሰው ልጅ ላይ ከባድ መሳሪያ የተጠመደ ከባድ መሳሪያ ቢኖር ምላስ ነውና ይሄ ከባድ መሳሪያ የራሱ መሳሪያ ራሱን እንዳይወድመው የራሱ መሳሪያ ራሱን እንዳያጠፋው ምላሱን መጠበቅ ነው። ንግግር ማንኛውም ንግግር اذا لم تخرج فان صاحبها يملكها ከምላሱ ስካሎት አይدرس ባለቤቷ በቁጥጥር ስር አድርጓታል ማለት ነው። اما اذا خرجت من لسانه ከምላሱ ከወጣች በኋላ ملكته وتحمل تبعاتها እሷ ትቆጣጠራለች እሷ የምታመጣውን ጉዳጉድ እሱ ነው የሚሸከመው። ስለዚህ ነብያችን አለይሂ ሰላቱ ወሰለም ምናሉ ነገ ዙረህ የምትጸጸትበትንና የምትነድምበትን ንግግር አትናገራው ነፍስህን ታገላት ምላስህን በመጠበቅ ዙሪያ ላይ ምላስህ የፈለገችውን ነገር እንዳትናገር በመከልከል ዙሪያ ላይ من كل كلمه تخشى ان تعتذر منها وكل كلمه تتطلب منك اعتذارا ይቅርታ መጠየቅ ይገባኛል ከመትልበት ንግግር ሁሉ ምላስህን በመጠበቅ ታገል ነፍስህን فانك ما لم تتكلم بها فانك تملكها اسكال تناገር ከدرس انت በቁጥጥር ስር አድርገሃታል ማለት ነው ምላስህን አለዛ እሷ ተቆጣጥራለች በምላስህ በተናገረችው ነገር ሁሉ መጠየቅ አይቀር ነው አይቀሬ ነው። وفي وصيه النبي عليه الصلاه والسلام لمعاذ عليه رضي الله تعالى عنه قال الا اخبرك بملاك ذلك كله نبياتنا عليه الصلاه والسلام لمعاذ بن جبل يتلايو مكروچن مكروتنا يذ كله مقطاطريا من اندهون አልነግረህም ምን አሉት። ከዛ ምን አለ قلت بلا يا نبي الله انت يا الله ملكتني هو اشي مرحبا يمكرون سلاچو يا الله ملكتني ملاساچون يازادرغونا قال كف عليك هذا ይሄንን ባንተ ላይ ተጠብቀህ ያዝ አሉት ማለት ነው። ከዛ ምን አለ ሙዓዝ ያ ነብይላህ وان لمؤاخذون بما نتكلم به ለመሆኑኛ በመንናገረው ነገር ሁሉ እንያዝበታለን እንጠየቃለን ማለት ነውን ሲላቸው فقال ثكرت كأمك يا معاذ انها تهتطى انت معاذ ሆይ وهل يكب الناس في النار على وجوههم أو على مناخرهم إلا حصائد ألسنتهم؟ لمهنو سول الجوچن بافتماتشو يمدفا جهنم شرقم أشكنترو يمتلاتشو ونجل ألنا ملاساتشو كم التاجدو يبلت بمالت نبي عليه الصلاة والسلام ملسلت مالت. فاللسان له خطورة بالغة بتام دكا درسا دقال لو ملاس بحديث مطال مالتنا وثابت باور رواء حديث نبياتنا عليه الصلاة والسلام منالو إذا أصبح ابن آدم يسولج بانك جاكزي فإن الأعضاء كلها تكفر اللسان سونت باتك على ملاس أدراتنا اللش مالتنا سونت باتك على ملاس يوادك فتقول اتق الله فينا أدرهن باكك إنيانا سملكته الله انفرا فإنما نحن بك ينيانا سموتاتاتشن مهونا مدفاتاتشن بانتنو فإن استقمت استقمنا أنت كتكالك إنيام كتن لالن وإن عوججت إعوججنا أنت تتزابهنا كتتعممكم إنيام من الزبالن النتمالن سلزا أدرهن الله انفرا بمالت لسونت هلوباتك علي لملاس تماسنون يا كربال يوادك الله ملاس أدقن يانو يملاس أدقو كبرنونا إخوتي وأخواتي الله سبحانه وتعالى يتبكا يملاس أجنن نقر أدرا يندزهم يأينون يسمانون هلو كمكباتر أدرا النتنكك إيالكن الله سبحانه وتعالى كم راساتشن أدقا يتبكنا بمالت زلائي أقوم الله والسلام عليكم ورحمة الله وبركاته.